ወይልልኝ ናፍቆቴ ወይልኝ መሰሳ ሰው አይኑ ከላይ ልቦናው አይሳሳ ሰው አይኑ ከላይ ልቦናው አይሳሳ የወይንሸት መሳይ የከንፈሬ ሰፊ የወይንሸት መሳይ የከንፈሬ ሰፊ የአይን ሽፋሽፍቱ የነሽ ብርቱ የመስከረም ወተት የጸደይ እሸት የሌሊት ፋናነሽ የስሙካይ መብረት በቦዴ ውስጥ አንቺ በእጅ ላይ ዳዊት ልብ መቅደሱኖሽ ስትዊ ካንጀቴ የትዝታ ቁርባን መቼም ስጅ ባይኖረው የገዳሜ ምረት ሲያምረው እንደቀረው የገዳሜ ምረት ሲያምረው እንደቀረው እንደኔ ሲያምረው እንደቀረው አቦነይ ሲተጫዎች ረኔ ጋምዬ ረኔ ጋምዬ ረኔ ጋምዬ ረኔ ጋምዬ ረኔ ጋምዬ ነ አመፀኛው ልቤ ቸብሎ ቸብሎ አመፀኛው አገር